얘들아 대라스 끝끝은 가만가가 미니넷겐 그두스 데미인 아프세 레모틀레기 히웨세텐 살라던 흐단데냐레우 아호네메스 나드샬레 베기세움 아레기세움 베스메세니 제콤미 히트헤네데 마이트 과괄레우 እሩቻይን በስሚ ስለዚህ ፈቃደ የሆነልኝ ውዳባቴ በሰላም በጤና አደርሰኝ ከቤቴ ስትጠበት መክረኸኛል ስተክዛት ናንተኸኛል በቆትልህም ወደኸኛል ዛትር ተሸ ስሜ አቶሞኛል በጊዜውም አረጊዜውም በስሜ ሰኒ ቼኮሚ ሂትህን ለማየት ጓጓለ እሮቻይን በስሜ ስለዚህ ፈቃደ የሆነልኝ ጉዳባቴ በሰላም በጤና አድርሰኝ ከቤቴ ልጓዛንተን ተከትዬ በጊዜውም አለጊዜውም በስሜ ጸንቼ ቆሜ ፊትህን ለማየት ጓጓለው እሩቻይን ፈጽሜ ስለዚህ ፈቃደ የሆነልኝ ውዳባቴ በሰላም በጤና አድርሰኝ ከቤቴ በድካም ሕይወቴ ላልቶ አካሄዴም ተበላሽቶ ቅዱስ ስምህ እንዳይሰደብ አደራ ልጄን አስብ እስክትመጣልኝ በክብር አንተን አስከብረለ ኖር በጊዜውም አለጊዜውም በስምህን ቼቆሚ ፊትህን ለማየት ጓጓለሁ እሩቻይን ፈጽሚ ስለዚህ ፈቃደ የሆነልኝ ውዳባቴ በሰላም በጤና አድርሰኝ ከቤቴ በከፍታም በዝክታም በሐዘንም በደስታም ሳልደናገር በርጋታ በፈተናም ሳልረታ መትጋት ንቼ በምድር ፊትህን ልየው በክብር በጊዜውም አለጊዜውም በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ እሩቻይን በስሜ ስለዚህ ፈቃደ የሆነልኝ ውዳባቴ በሰላም በጤና አደርሰኝ ከቤቴ